እንደትቸገሩ የሰው ፊት እንዳታዩ ያንኑ እየበላችሁ ለኛም የጌታችን ደም ከፈሰሰበት ላይ ዳዊት እንድትደግሙልን እንድታዝኑልንና እናንተም አንድነታችሁ እንዲጸና ብለን ነው እንጂ ገንዘቡ ተርፎ በአገራችን በኢትዮጵያ ለምንሰጠው ሰው አተን አይደለም። አሁንም ስለ እግዚአብሔር ብላችሁ እናንተም እርስ በርሳችሁ ተፋቀሩ፣ ለኛም ዳዊት ድገሙልን፣ እዘኑልኝ፣ አትቸገሩ። እንዴት የድፍን አውሮፓ መሳቂያ ትሆናላችሁ? አሁንም ይኸው እማሆይ ወለተ ተክል መቃብር ከዚያው ይሁን ብላ መታለችና አደራችሁን በምኑም በምኑም ነገር እንዳትቀያየሟት። እንግዲህ እሷ እንዲህ አድርጉኝ ብላ የላከችብኝ እንደሆነ እናንተንም እጠላችኋለሁ፣ እኔንም እንዳታስቀይሙኝ በሚል በ1904 ዓመተ ምህረት በአዲስ አበባ ከተማ ተጻፈ። አድማጮቻችን እንግዳችን አሁን መስመር ላይ ይገኛሉ። እናንተንም እንግዳችንንም ከልብ ይቅርታ እንጠይቃለን፣ ምክንያቱም አንዳንድ ጊዜ እንደዚህ አይነት ሁኔታዎች ስለሚገጥሙ ከልብ አሁንም በድጋሚ እናመሰግኖታለን። እና እስቲ በኢሃፓ ላይ ያሉት በዛ ዘመን የነበሩት ሴት እህቶቻችን በከተማም በተለይም በጣም አተኩረው፣ ምክንያቱም የከተማውን እንቅስቃሴ አብዛኛው በከተማ ያለው ያውቃልና እንደው በአሁኑ ጊዜ ትውስታ እንዲኖረንና ምን ያህልስ እህቶቻችን በግንባር ደረጃ ባሲምባ ህይወታቸውን ጭምር ያጡትን እህቶች እንዴትስ አይነት እንቅስቃሴ እንደነበር እርሶ ከይታውት ከዛ ቦታ ውስጥ ኖረው የነበሩትን የእህቶችና አስተዋጽኦ በህይወትም የሌሉትን እህቶችና የሚያዝኑባቸው ደስ የሚሏቸውና የሚሉባቸውና የሚኮርባቸው ሁኔታዎችን በጥቅሉም ሳይሆን ሰፋ አድርገው በዚህ ጉዳይ ላይ ቢያብራሩልን እና ሴት እህቶቻችን ከዛን ጊዜ ጀምሮ ምን ያህል ጠንካራ እንደነበሩና በግንባርም ጭምር መስዋዕትነት መክፈላቸውን በዚህ አጋጣሚ ለማስታወስ እንድንችል። በጣም እግዜር ይስጥልኝ የሚሉ ያው እንግዲህ እንትን ያው መጣቅም እንደዛ ሆኖ በኢህአፓ ውስጥ እንግዲህ በከተማ በነበርንበት ጊዜ ኦፍኮርስም ያው እንደሙላችንም እንደምናውቀው ወደዱ ሰዎች አሉ። በጣም ወደዱ በትግሉ ላይ እንደመስገብነ ሻምባይዙ እንደብርሃኑ ጅጉ በባንድና ምስልነት በጣም ተዋደው የሚኖሩ አለ። እንደዚህ አይነት ነገር ከተማ በነበረበት ጊዜ ግን ሁሉም ቅድሚያ የሚሰጠው በዛ ወቅት ለትግሉ ነው። እና ሁሉም ልጁን አሁን ብዙዎች አሉ ልጆቻቸውን ለእናትና አባቶቻቸው ሰጥተው እነሱ 100% ለትግሉ ራሳቸው ሊሰጡ እነዚህ እንደዚህ ያሉ ነገሮች አሉ። በትግሉ ውስጥ ስንሳተፍ በሌሊት ተወጥቶ የኢህአፓን አርማ መለጠፍ አለ። ዲሞክራሲያን የመበተኑ እኩል ነው የምንካፈለው ከወንዶቹ ጋር መበተን አለ። የተሰጠንን በድርጅቱ የተሰጠንን መስራት ያለብንን ነገር ሁሉ ያለማወላወል በደንብ እንሰራለን። በዛም ላይ እንግዲህ ተይዞ የተገደለውን ንግስ ተፈራ ሆኖ ተይዞ የተገደሉ ናቸው። በጣም ብዙ በተለይ በዩዝሊኩ የተገደሉ ዳሩ ነጋሽም በብርሃንና ሰላማት መሬት በስምንተኛዋ ስምንት ወር የሆነ ትርጉዝ ከነ ልጇ ነው የተገደለችው እዛው። በጣም ብዙ አሰቃቂ ነገሮች ተካሄደዋል። እህቶቻችን በየእስር ቤቱ ተደፍረዋል። እና ብዙ ያ ዘመን አሰቃቂ ዘመን ነው። ያ ዘመን መጥፎ ዘመን ነው። ለምንድን ነው እኛ በወጣትነታችን ያን ሁሉ መከራ የተቀበልነው? ብዬ ጊዜ ሳስብ እዚህ ሀገር ከመጣ በኋላ ለምን ተናገራችሁ? ለምን የተለየ ሀሳብ ኖራችሁ? ለምን ምርጫችሁ እንደኛ አልሆነም? ለምን እሻላላችሁ? ለምን ተገዝታችሁ አርፋችሁ አትቀመጡ? የሚል የአምባገነኖች ከባድ የሆነ የመረረ አስከፊ የሆነ በስልጣን ጥማት ናላው የዞረ መንግስት ጭካኔ ነው። በየቦታው ብዙ ህቶች በየቦታው ካዛንቺስ እንለምንም እነ ገነት ብርሃነ ወድቀው ተጥለዋል። በየመንገዱ ለአንድ ቀን ነው ተቀመ እንም ብሎ ሬሳቸው ወድቆ የነበሩ አሉ። ትንብ እየወረራቸው ኤኒዌይ ያንን ማስታወስ በጣም ከባድ ነው ለሁላችንም። ወዳን ሲባል መለስ ትንሽ መቆየት የሚያስፈልግ ከሆነ ወይዘሮ ጸዳለ መቆየት እንችላለን። ምክንያቱም የምንወዳቸውን እና የምናፈቅራቸውን የትግል እህቶች እንዲህ በቀላሉና በአራትና በአምስት ቃላት ብቻ ምክንያቱም እዛ ቦታ ነው አሁን እርሶ የሄዱት እና የነበረውን ሁኔታ ያዩት በርግጥ ምክንያቱም በከተማም ሆነ በገጠር ወይም ደግሞ እርሶ በነበሩበት ባሲምባ የነበረውን እነዛን ውድና እንቁ ወርቅ የሆኑ እህቶችም ሆኖ ወንድሞችን በዛ መልኩ ማጣትና ማሰብ ከበድ ያለ ሁኔታ ነው። በርግጥም ያሳዝናል። ምክንያቱም ሁሉ ጊዜ በልባችን ላይ ያስቀመጥናቸውና ያስቀመጥናቸውም የሚኖሩ እህቶችና ወንድሞች ናቸው። እና ጊዜ መውሰድ የሚፈልጉ ከሆነ ትንሽ ዘግየት ብለንም መጀመር እንችላለን አንዳንድ ሁኔታዎችን እስከሚረጋጉ ድረስ። ሌላ እንትን ስላለኝ ብንቀጥል ምንም እንትን የለውም። የከተማው ያው ሁላችንም የምናውቀው ነው እንዴት ነበረ፣ ቀይ ሽብር ምን እንዳደረገ ሁላችንም የምናውቀው ነው። ብዙዎቻችን በዛ ጊዜ በዛ ጄኔሬሽን ውስጥ ያለፍን ሰዎች የቀይ ሽብርን ጥቁር ቀለም እናውቀዋለን በደንብ። እነሱ ቀይ ይሉታል፣ ለእኛ ግን ጥቁር ነው፣ የመረረ ጥቁር ነው። እና ያንን ሁሉ የከፈሉ ህቶች አሁን ገነት ብርሃነ ገና ወጣት የነበረች የእቴጌ መነን ተማሪ የሀይ ስኩል ተማሪ የነበረች ነች። ብዙ ያው የትም እኳ በጣሏት ሳይታወቅ ነው የቀረችው። ሌሎችም በጣም ብዙ ህቶች ምልሽ አሁን በስማቸው ለጊዜው ብዙም ለማስታወሳቸው አይደሉም። ብዙዎቹ የግድ እየፈለግን ማውጣት ያለብን አለብን ሁላችንም። እና ማስታወሳቸውን ነው አሁን የምነብሽ። እንግዲህ የከተማው ንግስት ተፈራ ሌሎችን ብዙዎች እና ይሄ ነው የከተማው። ባሲምባብ በኩል ከሄደን ባሲምባብ በጎንደርም በኩል ይቻለሁኝ አሲምባ የነበር ነው እንግዲህ ያው ተአሊም አለ ምንሰለጥ ነው በከብ ዲስፕሊን ነው ስርዓት ነው። እኛ ከወንዶቹ የተለየ ምንም ነገር አይደረግልን ምንም። ይሄ በግዝማ አንደኛ እንትኑ የሚለው ሰራዊቱ ይሄን ያህል ገንዘቡ ተናላለም ለእኛ ብቻችን የሚያደርገው ነገር የለም። ሁለተኛ እኛም ያንን አቀብ የገባን እና ብዙም የተለየ ነገር አልጠይቅም። እንደ ሴትነታችን የሚያስፈልገንን ነገሮች ልክ እንደ እናቶቻችን እንደሚያደርጉት እናደርጋለን። ፔሪድ ሲመጣብን ያው ጨርቅ ፈልገን ብለን ምናምን እናደርጋለን። ምግብ ለኛ የተለየ ነገር አይዘጋጅም። ያው ወንዶች ከሚበሉን ብዙ ምግብ የለም እዛ ረሀብ ሁሉ ጊዜ አለ። በጣም ትልቁ ነገር ምግብ ነው። ትልቁ ምግብ ችግሩ ነው። ብዙ እንሄዳለን፣ እኩል እንሄዳለን ከወንዶቹ ጋር። ያም ሆኖ በደረጃ ደረጃ በጋንታ መሪነት የነበሩ ሴቶች አሉ፣ በፓርቲ አባልነት የነበሩ ሴቶች አሉ፣ በአመራር ደረጃ በፕሮፓጋንዳ እና ቅስቀሳ የሚሰሩ ሴቶች አሉ። እኩል ነው ያው እንግዲህ እንደ ደረጃው። በኮሚሳርነት የሚሰሩ ሴቶች አሉ፣ በኃይለ መሪነት በጋንታ መሪነት የሚሰሩ ሴቶች አሉ፣ እንደነድላይ እንደነማስረሻ እንግዲህ ባሲምባ አካባቢ የነበሩ ሴቶች። በኢንቴሊጀንስ አሁን ያው ኢትዮጵያ ውስጥ ገብታ ሞተች ፀሐይ አለች፣ በኢንቴሊጀንስነት የምትሰራ በኮድ ኮዶችን በኮድ እንትን ማለት የሚሰሩ ሰዎች ሴቶች አሉ፣ እንደነሳባ እና በሁሉም ረገድ እኩል እንደ እንትናችን እንደ ችሎታችን እኩል እንሰለፋለን። ሁልጊዜ አንድ ቀን ያደርንበት አንውልም፣ የዋልንበት አናድርም፣ ያመሸንበት አንታይም። ኃይለኛ እንቅስቃሴ አለ። ይሄ እንቅስቃሴ በጣም የደከማት እንዲሁ እንደው ለፈገግታ ያህል አንዲት ጓዴት ነበረች። ስንጓዝ ተራራው ማለት ተራራው ፊታችን ግጥም ሲል አሁን ይሄ ምን አባቱ እዚህ ገተረው ትላለች። እና አንድ ለካፌ ጓድ አንቺ እኮ ነሽ አስሌ፣ አንቺ ነሽ እንደ ወደ ተራራ የመጣሽው፣ ተራራው ወደ አንቺ አልመጣም አጮህበት ይላታል። እና በጣም ሁል ጊዜ በተለይ ያሲምባ ተራራ ነው፣ ተራራ መውጣት መውረድ ነው፣ በፈጣን ነው የምንኖረው የምንሄደው። እና ብዙዎቻችን በሀይል ውስጥ የነበር ነው በባጋሜ ውስጥ በአደዋ ስንንቀሳቀስ በሽሬ ስንንቀሳቀስ በእኩል ፍጥነት ነው። ያውም እነድላይ እንግዲህ በጣም የታወቁ ናቸው። በኔዚያው ነው የምንቀሳቀስ ተሸክመው ነው። ድላይ በጣም ተዋጊ ናት። ማስረሻ በጣም ተዋጊ ናት። በዛ መልኩ ነው የሚንቀሳቀሱ የነበሩት። ትልቅ ዲስፕሊን አለ የወንድና የሴትም ግንኙነት አስመልክቶ። ድርጅቱ የእኛ ምግብ ማብላት እያቃተው የልጅ ጣጣ ውስጥ መግባት አይፈልግም፣ መግባትም አልነበረበትም። ስለዚህ ዲስፕሊኑ በጣም የጠበቀ ነው። ግንኙነትን አስመልክቶ መዋደድ ሊኖር ይችላል፣ ግን ከዛ ተርፎ ሌላ አይነት ነገሮች ውስጥ እንዳንገባ ይህሊና እና ኮሚትመንት የሚባል ይሄ ለድርጅቱ 100% ህይወትን የመስጠት ጉዳይ ሁላችንም ልብ ከልጅነታችን ጀምሮ ያለ ስለሆነ አንድም ሰው ወደዚህ እንትን ነገር ለመግባት በጣም ይጠነቀቃል። ከፒዛንቱ ጋራ ስናስተምር ፒዛንት ማለው አርሶ አደሩ ጋር ስንገባ አርሶ አደሮች ይህን ጥያቄ በዛት ጠይቁናል፣ ይገርማቸዋል። ናሳት እና ጭድ ይላል ግን ሁልጊዜ ሲያውን ምንም እንትን እንደማል ጊዜ ያሉ እነሱ አጠገብ ነው የምንተኛው። ዋርድ እያንወጣለን እንደሆ ማታ ሌሊት ተራችን ሲደርስ ሴቱ ዋርድ እያ ይወጣል እንደ ወንዱ። ምንም ሁሉን ነገር እኩል ነው የምናደርገው። ጦማችንን ካደርም እነሱም ጠማቸውን ያታሉ፣ እኛም ጦማችን። ለሴቶቹ ተብሎ የሚደረግ ልዩ ነገር የለም። ከሰራዊት ውስጥ ሐኪም የሆን ነው ያው ትልቅ መሳሪያ የሚሸከምም ቦርሳ ነው የምንይዘው። የቦርሳ ውስጥ ትልቅ መድኃኒት አለ፣ ኮድ አለን ውሃ የምንይዝበት። ከዛ በተረፈ ምንም አይነት ልዩ ነገር አይታይም። ትንሽ ኩስክ የምትባል ጨርቅ አለችን፣ በጣም ትንሽ ከፎጣ እንደ ፎጣ ትሆናለኝ፣ እንደ ትንሽ ፎጣ። እሷ የሁሉ ነገራችን ናት። መኝታችን የምንነጥፈን የምንተኛበት፣ ምግባችንን የምንበላባት፣ ራሳችን ላይ የምንጠመጠምባት፣ ወገባችንን የምናስባት ሁሉ ነች ኩሽክ። እና ይህንን አድርገን የኖር ነው። ጸጉራችን በጣም አጭር ነው፣ ቅመም እንቀምላለን። ያው እንግዲህ አጭር ነው። ይሄ ትልቅ ጸጉር የሚባል ነገር የለን፣ ሚዶ የለንም፣ የምንታጠበው ምዙ የለን። ስለዚህ አጫጭር ጸጉር ነው ያለን። እና እንደዛ ነው እንግዲህ ይሄ ነው የተጓዝ ነው የመረረ ጉዞ የመጣብን። ያው ካሽን ባወተን ጦርነቱን በትቢቃ ካደረግን በኋላ ነው። ያ ደግሞ ራሱን የቻለ ሌላ ታሪክ ነው። ያው እንግዲህ ኤርትራ ውስጥ ገብተን ደግሞ ብዙ ችግሮች አይተናል። ያው እንግዲህ ያው ከዛ ጎንደር ገባን፣ ጎንደር ኃይል ጋር ተቀላቀል። እንግዲህ ይህ እንግዲህ በራሱ የራሱን የቻለ ትልቅ ሀታታ ነው። ግን አሁንም ደጋግሜ የምነግራችሁ ለእኛ ለሴቶቹ የተለየ በእኩልነት ነው ኢህአፓ የሚያስተናግደው፣ ኢህአሰብ የሚያስተናግደው። እኛ ምንም የተለየ ነገር አንጠይቅም፣ ምክንያቱም እኩልነታችንን ለማስከበር የወጣን ሴቶች ነው። መጽሐፍም የምናነበው ጥናት የምናካሂደው በዛ መልክ ነው። እንግዲህ ከዛ ውስጥ በዩዝ ሊግ ተመልምለን ገብተን ከሆነ እንደየ ስራችን እንደየ እንትናችን ወደ ፓርቲ ሜምበርነት መሻገር መብታችን ነው፣ ይደረጋል እንደዛ። እና ይሄ ነው እንግዲህ ያለው። እና ከነዚህ ውስጥ ምንም ሴቶች ሴትን ውስጥም ባይገቡ እነ አበበች በከፍተኛ ደረጃ በማዕከላዊ ኮሚቴ ደረጃ የነበሩ ሴቶች ናቸው በኢህአፓ ውስጥ። እነ ታደለች እንደዚሁ ችግሩን በግንባር ቀደምትነት አሲምባ ድረስ ገብተው የመሩ ናቸው። እነ ፍቅርተም እንደዛው ነው። እና እነዚህ ሴቶች እንግዲህ ቫንጋርድ ናቸው። ከውጭ ሀገር የተማረው የገቡ ናቸው። በጣም እንትናላቸው። የሴቶች ጥያቄ ይነሳል። አንድ ጊዜ ትልቁ የተነሳው ነገር አባ ጋሽን መሻገር ነበረብን ዋልተን ወደ ጎንደር ለመግባት ከኤርትራ እና ብዙዎቻችን ዋና አንችልም እና ኮማንደራችን ነፍሱን ይማረውና ብቼ በሉ ዋና ተማሩ አለ ጋሽ ልክ አሁን ዋና ልንማር ስንገባ ከዚህ ከውጭ የገቡት ሴቶች እንዴ በምንም አይነት ዋና እንደዚህ ጡት እየታየ አይገባም አሉ። እነ ማዘር ደግሞ እንዴ ለምንድን ነው የማይታየው? እናታችን እንደዚህ ስታደርግ ነው በሀገራችን ባህል የሚል የተለያየ ሀሳብ ቀርቦ ይቀርባል፣ እንፋጭበታለን። እና እንደዚህ ያሉ ነገሮች የካልቸራል ይሄ ባህልን ተመልክቶ መደረግ አለበት መደረግ የለበትም። ከአውሮፓ ባህል ከዚህ ከዌስተርኑ ባህል የምንቀዳቸው ነገሮች ለእኛ ሀገር ይሰራሉ አይሰሩም? የእኛ ሀገር ሴት እንዴት መሆን አለበት የሚለው ጥያቄ ሁሉ ይነሳል። እንግዲህ በዛ ጊዜ ስራችን ይኸው ነው። እንግዲህ ከአራሹ ሚስት ጋራ መነጋገር፣ ከገበሬው ሚስት መነጋገር፣ ሁኔታውን ማስረዳት፣ እኛ እርስ በርሳችንም ደግሞ በሀሳብ መፋጨት፣ ሀሳብ ልዩነት በዲሞክራሲክ መልክ ማካሄድ፣ እነዚህ የመሳሰሉት ተካሂደዋል። በዚህ ውስጥ እንግዲህ በትግል ውስጥ እጅግ የሚያሳዝንለኝ በጣም የማከብራት ጀሚላ በጣም ወጣት የነበረች ልጅ ነበረች። የመጀመሪያዋ የሀሰ የሴት አባልም ነበረች። ገባችው እሷ ናት እና ያው ተሰዋች በውቅሮ ላይ ቆላ አይደለም አይ ቲንክ ጎንደር ውስጥ ነው፣ ጠለምት ይመስለኛል። እዛ ላይ የተሰዋች ነች። ሌላዋ ሰላማዊት ኃይሌ ናት። ሰላማዊት ከአባቷ በሚኒስትር ደረጃ ስለነበሩ በደርግ ውስጥ ውጭ ነው የኖረችው። አማርኛ እኮ በትክክል አትናገርም። ብዙ ስትንገራትት በዚህ በትግሉ የጾመተ ሚስት ነች እሷ እና ያው ብዙ ነገሮች ስታደርግ ቆይታለች። ያው አሲምባ ውስጥ ተሰዋች። እሷም እንደዚሁ በጣም ገር በጣም ደግ በጣም የዋህ የነበረች ጓዴት ነበረች እና ያው እሷም ተሰዋች። እንግዲህ እነዚህ ከጭንቅላታችን የማይወጡ ሴቶች ናቸው። ብዙም አሉ በአሲምባ ውስጥ እንግዲህ በተለይ በጎንደር ብዙ ነው ስላልኩኝ ስማቸውን አላውቅም እንጂ የተሰው ሴቶች እህቶቻችን አሉ፣ ጓዶቻችን አሉ። ግን ይሄ ሁሉ ሆኖ የተነሳንበት ሁኔታ ይሁን ደግሞ እንዲመታ አሁንም ያለማቋረጥ የሚፈራገጡ ወቅቶቻችን ደግሞ አሉ። እስካሁንም ያው እንግዲህ ከአፍሮነት እስከ መላጣነት ከመላጣነት እኛ ደግሞ ሴቶቹ እስከ ነጭ ሽበት ድረስ ይኸው እንጓዛለን። ጉዞው ይቀጥላል። ያው የፈለግነውን ያው እንሞታለን ማለት ነው አብረን እየተጓዝ ይሄን ለማለት ነው ጨርሻለሁ። እሺ እንግዲህ ትዝታዎችዎትን ምን ያህል በሀዘን እንደቀሰቀስኩት ነውና እስቲ አሁን እንዳሉት በትግሉ ሜዳ ውስጥ ህይወታቸውን ከሰውት ውስጥና በህይወትም ኖረው አሜሪካን ሀገር ከደረሱ በኋላ ህይወታቸውን የሰውትን ወይዘሮ መዝገበን ትንሽ ስለሳቸው አንዳንድ ነገር አብረን እናዳምጥ። ቤልጂካ ላይ የጻፉት ነው። መጽሐፍ ወሬ ነጋሪ ደራሲው መሐመድ ኢማም ግምገማ ቤልጂካ ላይ። በሚያዚያ ወር የሰሜን አሜሪካ ክረምት ገና ሙሉ በሙሉ ሳያልቅ በፊላደልፊያ ከተማ ውስጥ በማይታወቅ ሰው ኢትዮጵያዊቷ ጀግና ተገደለች። በመሳሳት አካባቢ ወደ ቤት የተመለሰችው እህቷ ጧት በሰላም የተለየቻትን በደም አበላ ውስጥ ተዘፍቃ አገኘቻት። ፖሊስ ጠራች። የፊላደልፊያ ፖሊስ ይህንን የተቀነባበረ ግድያ የፈጸመውን ወንጀል መያዝ ስላቃተው እንቆቅልሹ ያልተፈታ በሚል መዝገቡን ዘጋ። እቺ ጀግና ሴት በአንድ ወቅት አንድ ትውልድ ያንቀሳቀሰ ትግል ውስጥ የጎላ ሚና ነበራት። ታሪኳ ሲተረክ የጀግኖች ጀግና የኢትዮጵያን ሴቶችን ሁሉ የሚያኮራ ተግባር እንዳከናወነች እንኳን ወዳጆቿ ጠላቶቿም ቢሆኑ አይክዱትም። ከአዲስ አበባ እስከ ሲምባ በተለያዩ የሚፈተኑ ተግባሮች ለቆመችለት አላማ ታማኝ ሆና የኢትዮጵያን ሕዝብ በማስቀደም ለግል ጥቅሟ ሳትቆም አላንዳች ፍርሃት ተወጣለች። በዚያ ወቅት ሰዓት በቀይ ሽብር ወቅት በኢሃፓ ውስጥ ከማደራጀት ስራዋ ሌላ በወቅቱ ተወዳጅ የነበረችው የጎህ መጽሔት ዋና አዘጋጅ ነበረች። ይችህት የፈጸመችውን ገድሎች ሁሉ በጽሁፍ ለማቅረብ ድኳን በጥልቀት መርመርመር ያስፈልጋል። ዛሬ በሀገራችን ለነጻነት ለመብት በተደረገው ትግል ውስጥ እንደ ተሰውት ዜጎች የሷም ስም በወርቅ ቀለም ተጽፎ ይገኛል። መዝገብነሽ አቦዬ ሲዳሞ ውስጥ የተሰዋው የኢሃፓ ብርቅዬ የሌላው ጀግና የብርሃኑ እጅጉ ባለቤትና የአንድ ልጅ እናት ነበረች። የሷ መሞት ነው ህይወት አጭር መሆኑን አስረድቶኝ ይህንን ወሬ ነጋሪ የተባለውን መጽሐፍ ከማውቀውና ከሰማኋቸው ያሰባሰብኩትን ጨምሬ ለመጽሐፍ ያነሳሳኝ ይላል መሐመድ ኢማም። የወሬ ነጋሪ ደራሲ እውነትም ሆኖ እቺ ጀግና የስነ ጽሁፍ ጠበብት ለትውልድ የሚጠቅም ታሪክ እንደያዘች በጩቤ ተዘግዝጋ ተገላለች። እውነት ነው ከምትወዳት ልጇ ጋር ሳትገናኝ አድብቶ በጠበቀ ጠላት ባልተዘጋጀባት ወቅት ተጠቅታለች። እውነት ነው ያጓዶቿን የጨረሰውን አረመኔ መንግስት መጨረሻ ሳታይ ተቀርማለች ይላል እንግዲህ በጥቂቱ መግቢያው ላይ። እስቲ ስለ ባለቤቷ እሷስ ምን አለች? ውስጥ ተቀመጥ ዛሬም አልተለያየን ትዳራችን አልፈረሰ ዛሬም አልተጣጣልን ቃል ኪዳናችን አልተጣሰ የልጅነት ቤታችን እልፍኝ ታዳራሽ የሰራ ነው የወጣትነት ውዱ ገላ በፍቅር ብቻ ያቆም ነው አራሙቻ አላበቀለም አጥሩም አልፈራረሰ ምርጊቱም አልተላጠ ጣራውም አላፈሰሰ በራችንም አልተዘጋ የሸረሪት ድር አለበሰ አተለያየን እኔ እናንተ ትዳራችን አልፈረሰ የእንግዳ ቤት ነው እንደድሮ ጎጆአችን አልቀዘቀዘ ዛሬም ብሩ ነው የኛ ትዳር። አርማውም አልተላጠ፣ ቀለሙም አልደበዘዘ። የረገጥከው ጨፌ በቅሏል፣ ጽጌረዳዋም ቀልታለች፣ አበቦቹ ፈንድተዋል። የተከልከው ችግኝ ጸድቋል፣ የጓሮ እሸት ዘርዝሯል። ዛሬም አልጠፋ ነዲዱ፣ የለኮስካት ጧፍ ትበራለች። የድል ፍኖት ችቦ ሆና ከአድማስ ሻገር ትታያለች። ሁሉን ነገር ቃኘሁት፣ አንተ ግን ጠፋህብኝ። እጅህ እጄ ውስጥ የለም፣ ጓደኝነትህ አመለጠኝ። ያን እለት ከተለያየን አንድ ድፍን አመት አለፈ። መናፈቄ ግን አልቀረም፣ እምባዬም አልነጠፈ። ጓድ አንድም ቀን አላሰለስኩ፣ እኔስ ልቤ አልቆረጠም። በእምባዬ ውስጥ አይሃለሁ፣ ስም ካፌ ላይ አልጠፋም። ውድ ጓድ አልሸፍጥህም፣ ብቸኝነት ይሰማኛል። ምስልህን ላይ ጓጓለሁ፣ ስምህን መጥራት ያምረኛል። ቢኖር ብዬ መቆጨቱን፣ ባይገሉት ብዬ መጸጸቱን፣ ባገኘው ብዬ መሳቀቅ፣ ቢመጣ ብዬ መጠበቁን፣ በባዶ ምኞት መዋዠቅ ማለሙን እስትቸዋለሁ። መበርታትስ በርትቻለሁ፣ መጠንከርስ ጠንክሬ አለሁ። ውድ ጓድ አልሸፍጥህም፣ ብቸኝነት ግን ይሰማኛል። ገጽህ ፊቴ ሲደቀን ስምህን መጥራት ያምረኛል። ለፍቅሬ ታማኝ እንደሆንክ ቃልህንም ጠብቅልኝ። ትኩር ብዬ ዳየው ምስልን ከዓይኔ አትንጠቀኝ። እነበርንበት ቦታ ሁሉ ዓይኔ ተንከራተተ። ከእንግዲህ አልጠብቅህ፣ ቀጠሮ የለን እኔ እናንተ። ጓደኝነትክን አጣሁት፣ ፍቅሬን ካንተ ጋር ይዘኸዋል። እጅህ እጄ ውስጥ የለም፣ ርቀህብኝ ይሄደሃል። ብቻዬን ብዬ መቆጣት መሳቀቁን አርማለሁ። ጥለኸኝ ብዬ መጨነቅ መባባትማ ትቻለሁ። መበርታትስ በርትቻለሁ፣ መጠንከርስ ጠንክሬ አለሁ። አብረን እንዝለቅ አልልህ፣ ድልን እንድናይ አልጓጓ። ቀረ ብዬ አልቀየም፣ ይደርሳል ብሎም ልቤ አይረጋ። የታለህ ብዬ አልፈልግህ፣ ጠፋህብኝ ብዬ አልሰጋ። ረሳኸኝ ብዬ አይነደኝ፣ ከዳኸኝ ብዬ አልወቅስህ። ጨከንክ ብዬ አልከፋ፣ አንለይ ብዬ አልለምንህ። ብቻ ለፍቅሬ ታማኝ እንደሆንክ ቃልህን ጠብቅልኝ። ትኩር ብዬ እንዳየው ምስልህን ከዓይኔ አትንጠቀኝ። ውድ ጓድ አልሸፍጥህም፣ ብቸኝነት ይሰማኛል። ገጽህን ላይ ይሳያለሁ፣ ስምህን መጥራት ያምረኛል። ጓደኝነትህ አይተካ፣ መቼም ቢሆን እኔ አልቆርጥ። ስምህ አፌ ውስጥ ይኑር፣ አንተ እምባዬ ውስጥ ተቀመጥ። ቃል ኪዳናችን ትግሉ፣ ትዳራችን ያመጽ ድሉ። የእንግዳ ቤት ነው እንደ ድሮ፣ ዛሬም አልቀዘቀዘ። አርማውም አልተላጠ፣ ቀለሙም አልደበዘዘ። ዛሬም አልጠፋ ነዲዱ፣ የለኮስካት ጧፍ ትቦራለች። የድል ኖት ችቦ ሆና ከአድማስ ባሻገር ትታያለች። ዛሬም አልተለያየን፣ ትዳራችን አልፈረሰ። ዛሬም አልተነጣጠልን፣ ቃል ኪዳናችን አልተጣለ። እናም ገጽ አይራቀኝ፣ ስምህ ኑር ከኔ ጋራ፣ ከትግሉም ጋር ይቀረጽ። ከኮሚኒስቶች ታሪክ ከሐውልቱ ላይ ይታነጽ። እኔስ አልሸሽግህም፣ ብቸኝነት ይሰማኛል። ፋሽስቶች ገለውታል፣ ሞቷል ማለት ይከብደኛል። የለም ብሎ መናገር አልለመድ ብሎኛል። ዛሬም እንደገና ተቀበለኝ፣ እንደገና ቃሌን ልስጥ። ከመቃብር በታች ሳሉል ከእጅ አይወጣም ሰንደቅ። የምስራች በርትቻለሁ፣ መጠንከርስ ጠንክሬ አለሁ። ከድሮ ይበልጥ ጸንቻለሁ፣ ከድሮ ይበልጥ ቆርጫለሁ። ብቻ ታማኝ እንደሆንክ ለእኔ ቃልህን እንኳን ጠብቅልኝ። ትኩር ብዬ እንዳየው ምስልህን ከዓይኔ አትንጠቀኝ። እኔስ አልሸሽግህም፣ ብቸኝነት ግን ይሰማኛል። ዛሬም ላይህ እሰያለሁ፣ ስምህን መጥራት ያምረኛል። እስከምረሳህ ድረስ ልቤ ተስፋውን እስቲቆርጥ ስምሃፊያ ውስጥ ይኖር። አንተ እንባዬ ውስጥ ተቀመጥ፣ እንባዬ ውስጥ ተቀመጥ። እስቲ እንግዲህ እርሶስ ስለ መዝገበ ምን ይላሉ? ስለ መዝገበ ምን ይባላል ብለሽ ነው ሙሉ? መዝገበ ነሽ ለብዙዎቹ ለሚያውቋት እንዳላችሁት ብርቅዬ ሀብታ ልጅ እሷም ናት። ቆራጥ ከብዙ ችግሮች ከብዙ ፈተናዎች ከብዙ ከደርግ ታንክ ከደርግ ምስቅልቅል ለጥሳ ይወጣች ቆራጣ ላይ ነበር። ይቅርታ እና ቅድም እንዳልኳችሁ በኢህአፓ ውስጥ እጅግ የሚዋደዱ ሰዎች አሉ። ከነሱ ውስጥ አንዱ ብርሃኑና መዝገብነሽ። አንድ ስለ መዝገብነሽ አንድ ነገር ልነግራችሁ እወዳለሁ። በ1968 መጀመሪያ ላይ ይመስለኛል ባሏ ብርሃኑ ስብሰባ ላይ እንዳለ ተጠቁሞ ተያዘ። እሱ ብዙ ጊዜ እያዛል ይፈታል፣ እያዛል ይፈታል። ያን ጊዜም እንደዛው ተያዘ። ደርግ ይዘያዙ ይልቀጽን የሚልበት ሰዓት ስለነበር እስር ቤት ወሰዱት እና ወደ በዛ ጊዜ ቤታቸው እዛ ኖር ነበር። ቅድስት ማርያም ጀርባ ነበር የነበረው። እዛ ቤት ውስጥ ከሀዋሳ ባንክ ተዘርፎ የመጣ ገንዘብ ነበር፣ መሳሪያዎች ነበሩ። ከአባዲና ኮሌጅ ውስጥ ያሉ ብዙም በቃ እነ ተስፋዬ ደረሳ የሚኖሩበት ቤት ነበረ። ብዙ ሰዎች የሚኖሩበት ቤት ነው። በቃ ትልቅ ይሄ አፓርትመንት ዮሐንስ ብርሃነ የሚኖሩበት ቤት ነው እና ብርሃኑ ሲያዝ እየተደበደበ ቤቱ ውስጥ ቀርቶ እስከሚያልቅ ድረስ ቤቱን ለማሳየት አልፈለገም። በጣም ይደበድቡት ነበር እና መጨረሻ ላይ የግድያው ጠርቶ ቤቱ የሚወጣው ወጥቶ ምን ብሎ ሲጨርስ ወደ ቤቱ ወደ ቤት ሊመራቸው እንደሚመጣ ተነገረ እና ሁለት ፖሊሶች ያው እኔ ተማሪ ቤት ትምህርት ቤት ነበርኩና ትምህርት ቤት እያለ ነበረኝ። ኤኒዌይ ያው እንግዲህ በጣም ይሄ የቤተሰቤ ታሪክ ስለሆነ በጣም ይከብደኛል እና ያው በጣም ተደብድቦ ጥቁር ጨርቅ አይኑ ሸፍነው ወደ ቤት ይዘውት መጡ። መዝገብ በዛ ጊዜ የቤት ነበረች ከአንዱ ሁለት ጓዶች ጋር። መዝገብ እንግዲህ በአካል ስታያት 5'3" የሆነ ነው ቁመቷ። ቀጭን ነች፣ ጸጉሯ አጭር ነው። በዛ ጊዜ ጥሩ ትምህርት ቤት ካለች በጣም ጸጉሯ ረዥም ነበር። በኋላ ግን ጥቆርጣው በጣም አጭር ጸጉር ነው ያላት እና ስታያት ትንሽ ልጅ ነው የምትመስልሽ እና ወታደሮቹ እነዛን ወንዶቹን አስረው ሲደፋቸው እሷን ግን በቃ የሆነ ትንሽ ልጅ ናት ብለው ተዋት እና ቤቱን እንትን ሲሉ ብርሃኑን እዛ ምራ እያሉ እንትን ሲሉት አንዱ ወታደር ውጭ ቁሞ አንዱ ወታደር ብርሃኑን ይዞ ገብቶ ምራ ምናምን ሲለው ያላነሱት ነው መሰል ገንዘብ ነገር ነበረ እዛ ቤት ውስጥ። ወታደሩ እዛ ላይ እንትን ሲል መዝገብ ከኋላዋ ሽጉጧ ታወጣና ወታደሩን ትመተዋለች። እዛው የታስረው የተኙትን ጓዶች ፈታ ብርሃኑን ይዘው በመስኮት ዘለው ወደ እንትን ፍሌ ወንዝ ወደ እንትን ወንዝ ይገቡና ፓርላማ ይወጣሉ። የኋላ ፊት ያለው ደግሞ ሽጉጥ ሰምቶ ሲመጣ እሱን የሚገሉና ይጠፋሉ። እንደዚህ ያለች ድርጊት ያደረገች ነች። ባሏን ይዛ ወጣች። ያው ብርሃኑን ከዛ በኋላ ድሮም አንደርግራውንድ ያው ተደብቀው ነው የሚኖሩት። ከዛ በኋላ ተደበቁ። ያው በዛ የተነሳ የብርሃኑን ትልቅ ወንድም ያለ ምክንያቱ ምንም የሀብታም ውስጥ ያልገባ የሶስቱ ልጆች አባት ደርግ ወስዶ ገደለው። ፍስሀ እጅጉ ይባላል እና እንዲህ ያለች ሴት ነች እንግዲህ አሁን እዚህ ሳትታገል ምንም ሳትፈራገድ ተጭቤ ተወቅታ ሞተች ብለው የሚሉን እና እንግዲህ መዝገብ አሟሟት እንቆቅልሽ ነው። ከብዙ ነገሮች ጋር የተጠመረ ከብዙ ጥያቄ የሚያስነሳንም የገደሏትም ሰዎች በደንብ ጠብቀው አስልተው የገደሉት ይመስል ከዩኒቨርሲቲ ፔንሲልቫኒያ ዋን ኦፍ አይቪ ሊግ ስኩል ልቅምትን ማስተር ዋን ተጨረሰች እና ልትመረቅ 2 ሳምንት ሲቀሯን ነው የገደሏት። እስካሁንም እንቆቅልሽ ነው። እንግዲህ ያው ከፖለቲካ ሚታያጋ የተያያዘ ነው ብለው የሚያምኑ አሉ። በተቻለ መጠን የተቻለንን እያደረግን ለማድረግ ሞክረን ይኸው እንግዲህ 25 ዓመት ከሞተች በ1988 አውሮፓ በዚህ ሀገር አቆጣጠር የሞተችው እና እንደዚህ ነው። ግን ጀግንነቷን ሊወስዱት አልቻሉ፣ ቋቷን ሊወስዱት አልቻሉ። ስሟ ሁልጊዜ ይኖራል። ይህን ግጥም ስትጽፍ ኤርትራ ውስጥ ወደ ጎንደር እየተጓዝን ባለበት ጊዜ ነው እና ብዙ ጓዶች ይህንን ከልባቸው ውስጥ ዘውት ይኖራሉ። በዚህ ግጥማን በጣም የታወቀ ሲሆን ጓዶች አካባቢ ብዙም ጓድ ያለቀሰበት ነው። ይልቅ ቦታው ልክ እንደ አሁን ትላንት እንደነበረ ሆኖ ነው እኔ ትዝ የሚለኝ። የነበርንበት ኮረብታ ላይ የሜዳ የሆነች ነገር ላይ ነው የነበርነው እና ወታ ስታነብ የዛፎቹ ጥላ ወደ ማታ ላይ የነበረው የማታ ጮራ በዛፎች ውስጥ ሜዳው ላይ አርፎ በዛ እየትን እያለች ነበር የምታነበው። እና ይሄ ነው እንግዲህ የመዝገቢስ መዝገብ በጣም ፍቅር፣ ደግ፣ ክፉ መናገር የማትችል ሰው ነች መዝገብ። በህይወቴ አብሬያት በኖርኳቸው ጊዜዎች ከ15 ዓመት የጀመረ አብሬያት በኖርኳቸው ዘመኖች የተለየዋት ለሁለት አመት ብቻ ነው። አሲምባ ማብራና የትነዋል ነው ይሄን ተናግራት ሰውን አስከይመች የምላት አይደለችም። ግን ትግሉ ሁልጊዜ ከርባ ውስጥ ነው ያለው። ትግል ሰው ነች። አንድ ልጇንም ለእናቷ ሰታ በተወለደች በ40 ቀኗ ለእናቷ ሰታ ነው ትግሉን በሙሉ ልብ ሁለቱም የተቀላቀሉት። ያቸዋትን ልጃቸውንም ሳያዋትና ሳይቀድቧት ሞቶ ይኸው ነው። ሌላ ምን አለ ብለሽ ነው እና ግን የሚገርመኝ ይሄ ሁሉ እነዚህ ጀግኖች አልፈው ይሄ ፓርቲ ይሄንን ሁሉ መከራና ዳ ከፍሎ ለምንድን ነው ይሄ ትግል መልኩን ያልያዘው? ለምንድን ነው ይሄ ትግል አንድ ቦታ ላይ ያልደረሰው? አየሁ ጊዜ ይከነክነኛል። አይ ይሄ ብቻ ሳይሆን ሁላችንን የሚከነክነናል። እና ይሄንን መጠየቅ እንደዚህ በትግሉ ጥርሳችንን የነቀልን ሰዎች ይህን ጠይቀን መፍትሄ ለምን እንዳላገኘንለት እስካሁን ድረስ ይገርመኛል። እኔ ራሴንም አወቅሳለሁ እዚህ ምን ይባላል። መሪዎች ሊያጠፉ ይችላሉ። መሪዎች እንትን ሊሉን፣ እኛ ታጋዎቹ ምንድን ነው ተግባራችን? ለምን እንተወዋለን? ለምን ችላ እንላለን? ለምን አዳፍነን እንተወዋለን? ብዙ ነገሮች ከፍለንበታል። ብዙ መስዋዕትነት ከፍለንበታል። ብዙ ነገሮችን ህይወታችንን አቆቆዞታል። ታይፋችንን በሽተኛ አድርጎታል። የፈርስት ላብ ማለት ነው፣ የመጀመሪያ ፍቅር ማለት ነው። ስለ ሀገር እንድንወድ፣ ስለ ህዝብ እንድናስብ፣ ስለ ድህነትና ሀራብ እንድንቆጭ፣ ስለ ተቸገሩ ልጆች እንድንጨነቅና እንድንጸጸት ያስተማረን ለውጥ መኖር አለበት ብሎ ያስተማረን ድርጅት ነው። ታዲያ ይህንን እንዴት ማግኘት ማለት እንዳቃተን እኔ አሁንም ራሴንም ጭምር እየወቀስኩ በጣም ግራ ይገባኛል። መፍትሄውን መፈለግ ግዴታችን ነው። ግዴታ አማራጭ የሌለው ሳንሞት፣ ምክንያቱም እኛ አሁን እየሞትን ነው ብዙዎቻችን እና ይሄን ነገር አንድ መልካስ ይዘን የመሞት ግዴታ አለብን ብዬ ነው የማምነው። ይሄን ትግል ቦታ ማስያዝ ግዴታ አለብን እና ለመጣቡ ድንገተኛ ቡልቅ ብለው በመሳሪያ ፈሙ ስልጣን የሚዘው ሁሉ ማጎብደት የለብንም ብለን ካል ትግሉን ደግሞ የመቀጠልና ቦታ የማስያዝ ደግሞ ግዴታ አለ። እንደውሉ እየተቃወመ መኖር ብቻ አይቻልም። ቦታ ማስያዝና መልክ ማስያዝና መንገዱን መፈለግ ግዴታችን ነው። እና ይሄንን እንደውም ኢሞሽናል ነው ይቅርታ። ይሄው ነው ሙሉ ይቅርታ። ምክንያቱም በዛ ቦታና በዛ ሁኔታ ውስጥ ያንን ችግርና መከራ ያሳለፈ እንኳን ይሄንንና ሌላም ሊሰማው ይችላልና ሁላችንንም የሚያደምጠውንም ወደ ስሜት ውስጥ የከተተ ነው። ምክንያቱም በወጣትነት እድሜው አሁን ተድበስብሶ እንዲታለፍ የታሰበውን የኢሃፓን የሥራ እንቅስቃሴና የኢሃፓን ውጣ ውረድ መስዋዕትነት የከፈሉበትን እርሶም እንዳሉት እነተኛ የመጀመሪያ ፍቅር ማለት ነው። ምክንያቱም ማንንም አይወድም ስለ ኢሃፓ ምንም እንዲነሳበት ወይም እንዲነገርበት። ምክንያቱም በዛ ጊዜ በዛ ወቅት በጣም ውድና እንቁ ፍቅር ኡነተኛ ፍቅርን አስከትሎ ለሀገሪቷ እርሶ እንደገለጹት ትግል ያከናወነና እስከ ግንባር ሄዶ ለሀገሩ ነጻነት ለህዝቡ ነጻነት ለህዝቡ እኩልነት መስዋዕትነትን የከፈለ ነው። እንግዲህ በጥቅሉ አምነስቲ ኢንተርናሽናል በመዘገበው ላይ እንኳን ወደ 500 ሺህ የኢትዮጵያ ህዝብ ተገለዋል ብሎ ነው እንግዲህ የሚያስብበት። በዛ በደርግ ዘመን እንግዲህ ይሄን ሁሉ መስዋዕትነት የከፈለ ህዝብና ወገን እስካሁን ድረስ ለዛ ለጥያቄው ምላሽ ያለማግኘቱ እኔንም እርሶንም ሌላውንም ሁሉ የሚያጠያይቅና የሚያነጋግር ነገርም ነውና እንግዲህ ወደዛ ጠለቅ ብዬ ከመግባቴ በፊት እስቲ የጎሳዬን እማምዬን ለሁላችንም እንጋብዝ። Rest in peace. በልጅነት ካገር ወጥቼ ስኖር ከናቴ ተለየች ስንገላታ ባይኗ ናፍቆት ለዘላለም ጸሎት ከሀገር ስገባ ሳታሽ ከቤቱ ሁዲ በንባ ፈሰሰም ባይ እንደ ጅረት አይሞቅም አይደምቅም ቤትና ገር ያለ እናት እንግዲህ እንግዳይም መስመር ላይ ናቸው ያሉትና በዚህ ሰዓት በዛሬው ቀን በትላንትናው ለት ባለም አቀፍ ደረጃ የተከበረውን የእናቶች ቀን ወይም ደግሞ የሴቶችን በጥቅሉ ስናስብኛንም ጨምሮ ብዙ እህቶች ብዙ እናቶች በተለይም በኢሃፓ ጊዜ ህይወታቸውን የሰው ወጣት ሴቶችም ልጅ ነበሩ። ስለዚህ ባንድ በኩል መዝገበ እድለኛ ነች ማለት ይቻላል። ምክንያቱም ለየት የሚያደርገው አንድ መሰረታዊ የሆነ ልጅም ትታ በመሄዷ። ስለዚህ ለልጇ መልካሙን ሁሉ ባድማጮችና በእኔም ስም በእርሶም ስም እመኝላታለሁኝ። ምክንያቱም ያሳዝናልና ሌሎቹም እንዲሁ በአገራችን በከተማም በተለያዩ ቦታዎች በጣም ብዙ የምንወዳቸውና የምናፈቅራቸው መተኪያ የሌላቸው በልባችን ውስጥ ሁሉ ጊዜ አዝለናቸውና ተሸክማናቸው የምንሄደው እህቶችን ወንድሞችን ያጣንበት ነገር ነውና ወደፊት ሰፋ ባለ መልኩ ድርጅቱ ወይም ፓርቲው መሰረታዊ የሆኑ ነገሮችን በሙሉ አስተካክሎ ስራው ወይም ደግሞ ምኞቱ ወይም እነዛ ዛሬ የሌሉ እኛ ግን ኖረን ብዙ ነገር ያፈራን እነሱ ግን በዚህ ዓለም የሉምና የተሰውበትን ለኛ ስሉ ያደረጉትን ነገር እንግዲህ ለማየት እግዚአብሔር ያብቃን ከመለት ውጪ ሌላ ነገር የለም። መስመር ላይ ነውት ብዬ ነው ማስበው ወይዘሮ ጸዳለ እና እርሶ ለወደፊቱ ለወጣቶቹ ማለቴ ነው። እኔም ራሴ ትንሽ በተለይ ማምዬ ሲል እኔንም ልቤ ነካኝና ምክንያቱም ወልደው ህይወታቸውን ለትግል የሰው ቢሆንም ባይሆንም መተኪያ ተተው ሄደዋልና ይረሱም ይበለጠ ግን እነዛ ወጣት አብረናቸው የነበርናቸው ምንም ሞትን እንኳን ለደቂቃ የማያስባት ለኛ መኖር የነሱን ህይወት የሰውትን ሁሉ በዚህ ጊዜና በዚህ ወቅት መቼም ማንረሳቸው ነውና ሁሌ እናስታውሳቸዋለን። ለየት የሚያደርገው ግን የመዝገባ አቡዬን ከዛ ሁሉ ፈተናና መከራ አሜሪካን ሀገር ደርሳ ባልታወቁ ሰዎች ህይወቷ ማለፏ የበለጠ የሚያሳዝንና የሚቆጭ ግን አንድ ቀን እውነት መውጣቱ አይቀርምና ይወጣል ብለን ተስፋ የምናደርገው ነው። ግን ደስ የሚለው እና የምንኮራበት ግን በዛ ዘመን በዛ ጊዜና በዛ ወቅት ለኛ ብቻ ሳይሆን ለጠቅላላው ለኢትዮጵያ ህዝብ ነጻና ዲሞክራሲያዊ የሆነ ስርዓትን ለመመስረት እኛንም አድነው ህይወታቸውን መስዋዕትነት ለከፈሉት እህቶችም ወንድሞችም ጭምር ይሄን ቀን እናስባለን። እርሶም እስቲ እንግዲህ ይህ ሁሉ መስዋዕትነት የተከፈለበት ስላነሱት ብዬ ነው መስዋዕትነት የተከፈለበት የፓርቲ ሁኔታና ያገራችንን አሁን ያለችበትን ደረጃ ስናስብ ምን ቢሆን ይሻላል ብለው ይላሉ? ምክሮትስ ምንድነው ለአዲስ ወጣት? በመጀመሪያ ይሄን እድል ስለሰጠሽኝ በጣም በጣም ነው የማመሰግነው። ሁላችሁንም ጓደኞችሽን ማንቺንም ይሄንን ፕሮግራም ለመመረጡን በጣም አመሰግናለሁ። እንዳልሽው ብዙ ህቶቻችን ስም የለሽ መልክ የለሽ ሆነው በየሜዳው በየአዲስ አበባ በደሴ በጎጃም በሐረር በ14ቱም ጠቅላይ ግዛት ድሮ በነበረው ወድቀው የቀሩ ህቶቻችንን እናስታውስበት ቀን ነው። ከዚህም ቀጥሎ በአሁኑ ባለው ሁኔታ ወንድሜን በእጅግን ላመሰግን እወዳለሁ። በጣም ይህን ድርጅት ስሙንም ስራውንም የሞቱትንም ጭምር ስማቸው እንዳይነሳ እንዳልነበረ እንዲሆን የሚፈልጉ ብዙ ሰዎች ተፈጥረዋል። በአሁኑ ጊዜ እነዚህ ታግለው የወደቁ ሰዎችን ከመቃብራቸው እያነሱ የሚተኩሱባቸው ሰዎች ተፈጥረዋል። የትግሉን አቅጣጫ እነሱ በመሰላቸው እንጂ ትግሉ በሄደበት ላለማየት የሚፈልጉ ሰዎች ተፈጥረዋል። በኢህአፓ ውስጥ ብሔር አንድ ነው። የሁሉም ብሔር ሰዎች በአንድነት በፍቅር ጎን ለጎን የተዋደቁ የወደቁበትና የተዋጉበት ድርጅት ኢህአፓ ነው። አሁን ግን የተለየ መልክ ይዟል። በአንድ ሆኖ መታገል የማይቻልባቸው ሁኔታዎች እየተፈጠሩ ነው እና ይሄንን እንዴት እንፈተዋለን ብለን ካል የግድ እኔ እንደምታይ ይሄ እንግዲህ እኔ የግል ሐሳቤ ነው ልሳሳት ይችላል። እኔ እንደምታይ ኢህአፓ በአንድ ኢትዮጵያ አምኖ የታገለ ድርጅት እንደመሆኑ መጠን የወደፊቱም ትግል ለአንዲት ኢትዮጵያ የሚታገል መሆን አለበት። ያ ማለት ብሔሮች ነጻነታቸውን አያዝኝ ማለት አይደለም። ግን እንደ ሴቶች ጥያቄ ሁሉ የብሔር ጥያቄ እንዲሁ የዲሞክራሲ ጥያቄ ነው። የዲሞክራሲ ጥያቄዎች ሲባሉ የሚፈቱት በዲሞክራሲያዊ ውይይትና የጋራ ስምምነት ነው። በንትን አይደለም፣ ይሄ በክልል አይደለም። ክልል ግንባታ ክልል እንትን የሚያስፈልገው ለጦርነት ነው። ክልል እኔ እስከማውቀው ድረስ የድንጋ ካት ይዘሽ ክልል ይዘሽ ለመታኮሻ ነው። ይሄንን የፈጠረ የኢህአዴግ መንግስት የራሱን ስልጣን ለመጠቀም ለማቆየት ስለፈለገ ብቻ ነው። ስለሆነም የሴቶችንም ጥያቄ እንደዛው እንደ ብሔሩ ጥያቄ እንደ ሌላው የዲሞክራሲ ጥያቄ ሁሉ አኮላሽቶ ይዞታል እና ሁሉም ኃይል የሴት የወንድ የብሔር እነዚህ አንድ ላይ ሆነው የዲሞክራቲካዊ መንግስት የህዝባዊ መንግስት ህዝብ የመረጠው በትክክል የመረጠው ማለት ነው ይሄ ኮሮጆ እየተዘረገፈ እኔ በልጫለሁ የሚባልበት አመራር ሳይሆን በንጹህ ልቦና አምኖና ፈልጎ የሚመርጠው ህዝቡ የሚመርጠው ድርጅት አገር ላይ ሆኖ አገር እያስተዳደረ ህዝብን በዲሞክራሲያዊ መንገድ እየመራ ያ መንግስት ደግሞ ለተወሰነ ጊዜ ብቻ አሁን እዚህ ሀገር 4 ዓመት ነው ያው ህዝቡን እንደባለ እየወረደ ሌላ እየተተካበት እንደዚህ እያለ የሚያህልን መንግስት እንዲመጣ በአንድ ላይ የመታገሉ በአንድ ላይ የመጓዙ ጉዳይ ግዴታ ነው። ኢህአፓም አንድ ሆኖ ራሱን ማዘገደር አይቶ መጓዝ አለበት ብዬ ነው የማምነው። ያንን ለማድረግ ግን ዲሞክራሲያዊ የሆነ የኢህአፓ መሰረታ ያስፈልጋል። ይሄ ድርጅት ብዙ ሰዎች የብዙ ይሄ ስም የብዙ ሰዎችን ህይወት አጠቃሉ የሚይዝ ስለሆነ ዲሞክራሲያዊ የሆነ ምርጫ በትክክል ሁላችንም አሁን የነበረ ሁሉም በኢህአፓ ውስጥ ያለፈው በጠቅላላ ድርጅቱን የሚወደው አሁን እንግዲህ ድርጅት ውስጥ ድሮ ነበር አሁን ከኢህአዴግ ጋር ገብቶ የሚሰራ ከሆነ መቼስ ያጣት እሱ እንግዲህ ለይቷል። ግን እና እንደዚህ አይነት ነገሮች ከአሁኑ መጀመርና ከአሁኑ መደራጀት አለባቸው። በአሁኑ ሰዓት ምን ያፓን ይዘናዋል የሚሉት አማራሮችም ለ40 አመት ይዘውት ምንም ነገር ካላደረጉ አንድ ፍንክች የሚልቁ አንድ ትስንዝር ካልተራመዱ አንድ ትልቅ ስህተት አለ ማለት ነው። አንድ የፖለቲካ ድርጅት እንደ ኩሬ ውሃ አንድ ቦታ ላይ ቁጭ ካለ ይበሰብሳል፣ ትሊያወጣል፣ ይነቅዛል፣ ይገማል። ያ መሆን የለበትም። መለወጥ አለበት። በዲሞክራሲ ዲስክሽን ማመን አለበት። ዲስከሽን መካሄድ አለበት። እና እንዴት አድርገን ይሄን ሁሉ ህዝብ ያስጨረሰብንበት ድርጅት አላማ ፕላን የዲሞክራሲያዊ ህዝባዊ መንግስት እንዴት እናመጣለን ብለን መጠየቅ አለብን ሁላችንም ነው ማለት እና ይሄንን ነው እንግዲህ የሚታይ እና ሁላችንም ይሄንን ነገር እያብሰለሰል በዛ ላይ እየተወያየን እየጻፍን የለም እንደዚህ ያለ ነገር ጨርሶ አያስፈልግም ምንል ከሆነ የተለየ ሐሳብ ነው ወያይበታል እና እንደዚህ ያደረበው ይይት የምንገነባው ይመስለኛል እንጂ እንደው እንደ ፋሽን አሁን በ60ዎቹ ጊዜ የነበረ ነው አሁን አውልቀን የምንጠለው ኮፊት አይደለም ወይም ባርኔጣ አይደለም የብዙ ደም የተፈሰሰበት ብዙ ነገሮች ያለፉበት ነገር ድርጅት ነው እና ይሄንን ለማለት ነው የምፈልገው እኔ በጣም ነው የማመሰግነው ቤልጂግም በአሁኑ ጊዜ ሰዎች የሞቱ ሰዎችን ከቀብር እያወጡ እንደገና ለመቅበር ስማቸውን እንደገና ለማጥፋት ለመግደል በሚፈልጉበት ጊዜ ይሄንን ጓዳዊ ፍቅር አነሳስቶ የመዝገብን ማንነት እንደገና በማንሳት እጅግ በጣም አመሰግናለሁ። በቤት የሰሞቿ በህልጇን ስም ሙሉም አመሰግናለሁ። ሁላችሁን ጨርሻለሁ። እሺ እንግዲህ እኛም ከልብ ነው እናመሰግነው ተስፋም እናደርገው ሁላችንም ቢሆን ምክንያቱም ትግላችን ለኢትዮጵያ አገራችንና ለወገኖቻችን ነው አገሯ መሬቷን ብቻ ሳይሆን ህዝቧን ስለዚህ ለህዝቧ ነጻነት ለህዝቧ የመናገርና ሐሳቡን የመግለጽ የመምረጥ መብቱ የሚፈልገውን የማስቀመጥና የመቀየሩ በተለይም በውጭ ዓለም የምንገኝ ሰዎች ከአለንበትና ከምንኖርበት የተማርነው ነውና ተስፋ እናደርጋለን እንግዲህ ለረጅም ጊዜ የምንወዳቸውን የምናፈቅራቸውን መተኪያ የሌላቸው ለኛ መኖር ህይወታቸውን የሰውኛ ግን ወልደን ከብደን አሁን ያለንበት ደረጃ እንድንደርስ ላደረጉን ለነሱ የህይወት ተሰውበትን ተግባራዊ ለማድረግ ሁሉም የሚጠረበትና የሚንቀሳቀስበት ኢህአፓ ለብዙዎቻችን ትምህርት የሰጠበት ፍቅር ያገኘንበት የርስ በርስ ፍቅር ለማለት ነው የዘር የሃይማኖት የምንም አይነት ልዩነት ሳይኖር አብረን ተጋርተን የኖርንበት የበላንበት የተደበቅንበት የሸሸንበትና የዳንበት ህይወታችን ነውና ሁሉም በዛ ዙሪያ ያስብበታል እንላለን። እስቲ ከመሄዶት በፊት እዚህ አንድ ሰው በጣሊያንኛ ስልክ ደውሎልን ነበርና ይሄንን እሳቸው በጣሊያንኛ ይናገራሉ እኔ በአማርኛ እነግሮታለሁኝ። Dunque, in finale di trasmissione avevamo ricevuto una telefonata, volevamo fare l'appello a Luigi che ci ha chiamato, se voleva insomma andare in onda di chiamarci magari subito. Noi siamo qua e in attesa di questo commento che vuole fare Luigi. Se sei in ascolto, Luigi chiamaci. እንግዲህ አሁን ያዳመጥነው አቶ ሉጂ ዚህ የርሶን ንግግር አዳምጠው ያ ነገር ያ ታሪክ ትክክለኛ ታሪክ ለመሆኑ ነው። እንግዲህ መስመሩን ሁለታችሁንም ማገናኘት የምንችል ከሆነ እንሞክራለን፣ ግን ምን ያህል እርግጠኛ እንደሆነን አናውቅም። ግን እስቲ እንሞክር። እርሶን ረበሽኩት መሰለኝ። አይ ምንም አይደለም። እስቲ መግባት የሚችሉ ከሆነ እሞክራለሁኝ። ተካፊ ያለው በጣም አመሰግናቸዋለሁ። ትክክለኛ ነው የእሳቸው ንግግር ያደረጉት በሙሉ። ግን በዛሬ ጊዜ ኢትዮጵያ ውስጥ ብዙ እነዚህ በዛን ጊዜ ከኛ ጋራ በደርግ ጊዜ የነበሩት ብዙ ሰዎች ሲጨነቁ ሲቸገሩ የነበሩት ወደ አሜሪካን ጠፍቶ የነበሩት በሙሉ በዛሬ ጊዜ ወደ ኢትዮጵያ ተመልሶ እነሱ የድሮውን ጊዜ ያሳለፉትን ችግር በመንግስቱ ኃይለማርያም ጊዜ እንደፈለጉት እንዳይሳካላቸው እንዳይሳተፍላቸው